ካንተ በቀር በጎነት የለኝም ኢየሱስ ካንተ በቀር በጎነት የለኝም የሸክሙን ክብደት በፊት አስቀመጥኩት የጉድለቴን ብዛት የጉድለቴን ብዛት እርዳታ ከሰማይ ሲመጣልኝ